እና እንግዲህ አላህ Subhanahu Wa Ta'ala እዚህ ዱንያ ላይ በገሃር ተገልጾ ለፍጥረታት ስለማይታይ ላቱድሪኩል አብሷር ወይድሪኩል አብሷር እንዳለው የፍጥረታት አይኖች አይደርሱበትም። እሱ ግን ሁሉንም በቅርብ ይቆጣጠራዋል። ሰዎች ደግሞ ካለማየታቸው የተነሳ የሱ መንወር የሚያጠራጥራቸውና የሚያከራክራቸው መሆኑን ስለሚያቅ ከማየት ያላነሰ ተጨባጭ ማስረጃዎች አሉኝ። ግዲ ማየት ብቻ ነው እንደማረጋገጫ ይኸው በየጊዜው በአካባቢያችሁ ያሉትን ሁኔታዎች ብታስተውሏቸው የሌሊቱ፣ የቀኑ፣ የክረምቱ፣ የበጋው፣ የፀሐዩ፣ የጨረቃው፣ የከዋክብቱ፣ የአየሩ፣ ይሄ ሁሉ በአጠቃላይ በዓለም ላይ የሚንቀሳቀሰው ነገር በማን አስተዳደርና ቁጥጥር ስር ነው? ይሄ የምታዩት ነገር ይሄን ሁሉ የሚያደርግ አንድ ባለቤትና አስተዳዳሪ ያለ መሆኑን ያታየለም እንዴ? ካንዲ ማስረጃ ይልቁንስ እነዚህ ብዙዎች ማስረጃዎች አያመዝኑም ወይ ማለት ነው። እና እናንተ ይሄን ነገር እንኳን እንደቀላል አርጋችሁ ልታልፉ ብትሞክሩ መረጃዎችን ብታስተውሉ አላህ Subhanahu Wa Ta'ala ለመኖሩና ብቻኛ ወደር አልባ ለመሆኑ እነዚህ ነገሮች በሰፊው ይገልጻሉና ያስተዋውቃሉ። የዚህ ሁሉ ባለቤትና ፈጣሪ ለሆነ የሆነው አላህ ክብሩ ሰፋ ወይም ችሮታው በጣም በዛ። እናንተ የካዳችሁና ያተባበላችሁ እሱ ግን በጸጋና በችሮታው ያንበሻብሻቸዋል ማለት ነው። ودعوا ربكم تضرعا وخفيا ان ليلون نجر كله توتنا كان ليلى ያለውን ነገር ይጥቅማል ይጎዳል ይረዳል የሚለውን ነገር እርሱትና ማለቱ ነው። ይልቁንስ አንድ ፈጣሪያችሁንና ባለቤታችሁን አላህን ብቻ ተገዙ ወይም እሱን ብቻ ጸልዩ ለምትፈልጉት ጉዳይ ለምኑት ማለት ነው። ተደሩ አን ለሱ ዝቅ ያላችሁ የተናነሳችሁ ሆናችሁ በትህትና ወፍየተን ድምጻችሁንም ዝቅ አድርጋችሁ በፍርሃት ልሳናችሁን ሰብራችሁ በዝቅተኛ ስሜት ጌታችን እርዳን ማረን ይቅርታ አድርግልን ይያላችሁ እሱን ብቻ ለምኑና ተማጸኑ ማለት ነው። ኢነሁ ላ ይሁቡል ሙዕተዲን አላህ ድንበር አላፊዎችንና አብራ ዘለሎችን አይወዳቸውምና በጸሎትም ሆነ በአምልኮ ተሱ አልፎ ሌላ የሚያመልኩና የሚጠልዩትን አይወዳቸውም። ይሄንን አውቃችሁ እርሱን ብቻ በአክብሮትና በትህትና ጌታችሁን ለምኑና ተማጸኑ ይሄ ነው የነጃው መንገድ ባላችሁ ነው የሚለው። ወይም ላይ ይሁቡ ሙዕተዲን ማለት ዱዓ ስታረጉ ድምጹን ከሚያስፈልግ በላይ የሚጮህ የሚንቀባረር ወይም ደግሞ ሙዚቃ ይመስል ልዩ ልዩ ውብ የሆኑ ቃላቶችን እየመረጠ እንደ ገጣሚ የሚደረድር የሆነን ሰው አይወደውም። እና ዱዓ ላይ የሚፈለገው ተዋዱዕ ነው ማለት ነው። ለአላህ ዝቅ ብሎ ድምጹንም እንደዚሁ ለዘብ አድርጎ በትህትናና በፍርሃት በአክብሮት የሚለምነውን ነው ጌታ በቅርብ የሚሰማውና የሚቀበለው እንጂ አፈጮሌዎችን አይደለም ማለት ነው። ወይም ደግሞ የሚለምኑት ነገር ህገ ወጥ የሆነ ነገርም ከሆነ አይወዳቸውም ማለት ነው። አንድ ሰው ዱዓ በሚያደርግበት ጊዜ ዱዓውን አላህ ይቀበለዋል የሚያቀርበው ዱዓ ህገ ወጥ እስካልሆነ ድረስ ሌላን የሚበድል ወይም ደግሞ ሊሆን የማይችል ነገር የለመነ እንደሆነ ያንን አይወድምና አይቀበለውም ማለት ነው። ولا تفسدوا في الارض بعد اصلاحها እንደገና ደግሞ በምድር ላይ አላህ Subhanahu Wa Ta'ala እንድትበጂ ካደረጋት በኋላ ማለትም ነብዮችን እየላከ kitabዎችን እያወረደ በሱ ፍርአትና ደንብ እንድትመራ ያዘጋጃትን ምድር እናንተ በሰው ሰራሽ ህግና በግል ስሜትና ፍላጎት ጥፋትንና ክፋትን አታሰራጩ በመሬቴ ላይ መሬቴ በትክክለኛው በጌታዋ ፍቃድ እንድትመራ ስትፈልግና ስሻ እናንተ ደግሞ በተቃራኒው የሰይጣን ተባባሪ ሆናችሁ በዚህ ምድር ላይ ጥፋትንና ወንጀልን አታሰራጩና አታስፋፉ ባላችሁ ወድዑ አሁንም ጌታችሁን ለምኑ ወይም ብቻኛ አድርጋችሁ አምልኩት ኸውፈን ቅጣቱን የምትፈሩ ስትሆኑ ወጠማን ረራየውንና ጀነቱን ተስፋ የምታረጉ ስትሆኑ ለርሱ ብቻ አምልኮታችሁን አውሉ ኢነ ረህመተላህ ቀሪቡ ሚነል ሙህሲኒን ይሄን ያደረጋችሁ እንደሆነ ያአላህ ረራዬ በጎ አድራጊዎችና እሱን ፈሪ አክባሪ ለሆኑት ባሮቹ ቅርብ ነውና የእሱን ምሕረትና ረራዬ ታገኙ ይሆናል በላቸው ይላል። وهو الذي يرسل الرياح بشرا بين يدي رحمته حتى إذا أقلت سحابا ثقالا سقناه لبلد ميت فأنزلنا به الماء فأخرجنا به من كل الثمرات كذلك نخرج الموتى لعلكم تذكرون والبلد الطيب يخرج نباته بإذن ربه والذي خبث لا يخرج إلا نكدا كذلك نصرف الآيات لقوم يشكرون وهو الذي يرسل الرياح بشرا بين يدي رحمتي اهنم الله مالتي يهلن فتارينا بالبيت ونوجيتا يانو ንፋሶችን የሚልክና የሚያሰራጭ ሆነ ከጸጋው ፍለፊት ይላል። ማለትም እንድናው ጸጋ የሚለው ዝናብን ነው። ዝናብ ሊመጣ ሲል ለዛባ የሆነች የዝናቡን ሽታና ማዓዛ ይዛ የምትመጣ ለስላሳዋ ንፋስ የሚልክላችሁና የሚያበስራችሁ የሆነው ጌታ ነው እኮ አላህ ማለት። ይሄንንም ሁላችሁም ታቁታላችሁ ልትክዱት አትችሉም ማለት ነው። እና ማንም ሰው ዳመና በሚዞርበት ጊዜ ልዩ የሆነች ንፋስ ትመጣለች። የዝናብ ንፋስ ነፈሰ ይባላል። ወዳውኑ ዝናብ እንደሚከተለው ይታወቃል። ወዳውኑም ዝናቡ እንደተባለው ቀጥሎ ይወርዳል ማለት ነው። ይሄን የመሰለ ጸጋ የሚሰጣችሁ ነው አላህ ማለት። ከኔ ሌላ ያሉት ታዲያ እንዲህ ሊያረጉ ይችላሉ ማለት ነው። ሐታ ኢዳ አቀለ ሰሃባን እና እቺ ለዛባ የሆነች ንፋስ የዳመናን ክምችት ተሸክማ በምትጓዝበት ጊዜ ዳመናው ራሱ በንፋሱ ኃይል ተጭኖ ንፋሱ ነው ቀድሞ የሚመጣውና የሚደርሰው ማለት ነው። እና በውሃ የከበደና የተጫነ የሆነ ዳመና ይዛ በምትንቀሳቀስበት ጊዜ ይህች አበሳሪ ንፋስ ሶቅና ሁሊ በለድ ይመይት በድርቅ የተጎዳና የሞተ ወደ ሆነው ክልል እንነደዋለን ማለት ነው። ፋንዘልና ቢህልማ እና በዛ በድርቅ በተጎዳው ክልል ላይ የዝናብን ውሃ እናወርድበታለን። ፈአኽረጅና ቢሂ ሚን ኩሊ ተመራት በዛ በወረደው ዝናብ ሳቢያ የተለያዩ ፍራፍሬዎችን ከምድረ ከርስ እናወጣለንና እናበቅላለን። ይህን ሁሉ እንግዲህ ከኔ በስተቀር እገሌ ነው ያደረገው ማለት አትችሉም። የብቸኝነት የማረጋገጫ ናቸው እነዚህ ሁሉ ማለት ነው። ከዛሊክ ኑኽሪጁል መውታ ለአለኩም ተዘከሩን በተጓዳኝም ልታውቁት የሚገባው ነገር እናንተም ከሞታችሁ በኋላ ቂያማ ቀን ሲደርስ እንደገና ከምድረ ከርስ አወጣችኋለሁና አስነሳችኋለሁ ብዬ የነገርኳችሁ ልክ አሁን ዝናብ በሚዘንብበት ጊዜ የተለያዩ ፍራፍሬዎች ከምድረ ከርስ እንደሚበቅሉት አይነት ነው ሰውንም የማበቅለው ማለትም በተጨማሪ አስረዳችኋለሁኝ ይላል። ልክ ዝናብ በሚዘንብበት ጊዜ የተዘሩትም ያልተዘሩትም ነገር ከአፈር ውስጥ እንግዲህ መሬቱን እየበሱና እየተተከተኩ እንደሚበቅሉትና እንደሚያድጉት ሁሉ ቂያማ ቀንም ሲደርስ ለዘመናት እየሞተና በምድረ ከርስ እየተደበተ የከረመው ነገር ሁሉ ልክ እንደተዘራው እንደባቄላው እንደቦቀለው የዛ ጊዜ ከየወደቀበት ተነስቶ ይበቅላልና ይነሳል ማለት ከዚህ የተለየ አይደለም። እና ለኔ የሰው ልጅ አስከሬንም ያው እንደቦቀለውና እንደባቄላው ዘር ወቅቱ ሲደርስ ብቀል ስለው ይበቅላል ማለትን አሳያቸዋለሁና አስረዳቸዋለሁ። ታዲያ እንግዲህ የዛሬውንም አዝመራ ሆነ የነገውንም የናንተ ከሞት በኋላ መነሳት ለማድረግ የሚችል ከኔ በስተቀር ማንም የለም። በውሸት እንኳን እኔ ነኝ ብሎ የተከራከረ እስካሁን ድረስ አልተገኘም ማለት ነው። ታዲያ በእነዚህ ሁሉ ባሪያቶቹ የተለየና የታወቀ የሆነውን ጌታ ትታችሁ ምንም የማይሰሙ የማይለሙ የሆኑትን ነገሮች የምታመልኩ ምንኛ የተሳሳታችሁ መሆናችሁን ልትረዱ ይገባል ማለት ነው። ወልበለዱ ጠይቡ የኽሩጁ ነባቱ ቢኢዝኒ ረቢ አለ። ጥሩ የሆነ ለስላሳና ቦዳ አፈር ያለበት ክልል ይላል ዝናብ በሚዘንብበት ጊዜ በጌታው ፍቃድ አዝመራው ወይም ቡቃያው በጣም የፋፋ ቡችል ብሎ የሚያስደስት ሆኖ ይበቅላል ይላል። እና እንግዲህ ጥሩ ቦዳ መሬት አፈሩም ጥሩ ሲሆን እንደገና ደግሞ ጎበዝ ገበሬ ቀደም ብሎ መላርሶ አርሶ አለስልሶ አንጥፎ የቆየ እንደሆነ ልክ ዝናቡ እንደወረደ አንድ ጊዜ የፋፋ የሆነ ቡቃያ ይተከተክና ያስደስታል ማለት ነው። ወለዲ ኸቡተ ተሞያ መጥፎ የሆነው እርጉሙ መሬት ማለት ሸክላማ አፈር ወይም አሸዋማ የሆነው ወይም ደግሞ ቆንተር አፈር የሌለው ዘረቅ የሆነው ቦታ ላይخرج الا ነኪዳ እዛ ላይ አዝመራ ይዘራበት በጣም ቅንችርና ክርር ያለች ሆና እንጂ አትበቅልም። መጀመሪያ አፈሩ ጤናማና ትክክለኛ ባለመሆኑ ዝናቡ ቢዘንብም እንኳን ያ ያረፈበት ቦታ ራሱ ተመጣጣኝ ባለመሆኑ ምክንያት ፋፍቶ መብቀል የሚገባው ነገር በጣም ክርርና እርር ብሎ እንጂ አይበቅልም ይላል። ከዛሊከ ንሶሪሁል አያት እና የዚህ የሁለቱ የመሬት ክፍሎች ልዩነት በቡቃያው ላይ እንደሚያሳየው አይነት ውጤት አሁንም ደግሞ በሰዎች ዘንዳ ወህይ በሚመጣ ጊዜ በጣም እንግዲህ ንጹህ ልቦና ባለው ግለሰብና ጠማማና ከንቱ በሆነው ሰውዬ ላይ የኢማንም አበቃቀል ይህንን ይመስላል በማለት በምሳሌያዊ አነጋገር ይገልጸዋል ማለት ነው። ወህይና ዝናብ ተመሳሳይ ናቸው። ሁለቱም ከወደ ሰማይ በኩል የሚላኩ የጌታ ጸጋዎች ናቸው። የሚያርፍበት መሬትና ደግሞ ወህዩ የሚያርፍባቸው ሰዎች ተመሳሳይ ናቸው። ሰዎቹና መሬቱ ማለት ነው። ያ ዝናቡ ጥሩ መሬት ላይ ሲያርፍ ጥሩ ቡቃያ እንደሚያበቅል ሁሉ አሁንም ቀን የሆነ ሰው ላይ በሚያርፍ ጊዜ ወህዩ ጥሩ የሆነ የፋፋ የዳበረ ኢማን ያበቅልበታል በልቡ ላይ ማለት ነው። ጣማ ያ ደረቅና ኮንተሩ መሬት ላይ የወረደው ደግሞ ዝናብ ክርርና ቅንችር ያለች ቡቃያ እንደሚያበቅል አሁንም ደግሞ ጣማማና ከንቱ በሆነው ሰው ላይ የሚያርፈው ወህይ እንደዛው ኒፋቅ ያዘለ የከረረ የሆነ መጥፎ እምነት ነው የሚያበቅለው ማለት ነው። እና በዚህ እንግዲህ አነጋገርና አገላለጽ ንሶሪፉል አያት አንቀጾቻችንን እናብራራቸዋለንና እንደጋግማቸዋለን። ሊቀውም ይሽክሩን የጌታን ጸጋና ውለታ አውቀው ሊያመሰግኑ ለሚሹ ሰዎች ማለት ነው። እና እንግዲህ ባጭር አባባል ምንድነው የዝናብ በመሬት ላይ በሚወርድበት ጊዜ የሚሰጠው ምላሽና ወህይም በሰዎች ላይ በሚመጣበት ጊዜ የሚገኘው ውጤት ተመሳሳይ ነው። መሬቱም ሁለት አይነት ነው። ወዳና ለስላሳ መሬት ጥሩ ቡቃያ ያሳያል። ሰውም ደግሞ እንደዛው ነው። ቅን አስተሳሰብ ያለውና ጠማማው ሰውዬ ወህይ በሚመጣ ጊዜ ያኛው የፋፋ ኢማን ሲያሳይ፣ ይሄኛው ደግሞ በጣም የከረረና የቀነቸረ የሆነ አስቀያሚ አቋም ይዞ ይመጣል ማለት ነው። ይሄንን እንግዲህ አላህ Subhanahu Wa Ta'ala በዚህ መልኩ የሚገልጸው የዋለላቸውን ሁኔታ አውቀው ሰዎች ለጌታቸው ተገቢውን ምስጋና እንዲያቀርቡ ለማስቻልና ለማስገንዘብ ነው ይላል። لقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره إني أخاف عليكم عذاب يوم عظيم قال الملأ من قومه إنا لنراك في ضلال مبين قال يا قوم ليس بي ضلالة ولكني رسول من رب العالمين أبلغكم رسالات ربي وأنصح لكم وأعلم من الله ما لا تعلمون أو عجبتم أن جاءكم ذكر من ربكم على رجل منكم لينذركم ولتتقوا ولعلكم ترحمون فكذبوه فأنجيناه والذين معه في الفلك وأغرقنا الذين كذبوا بآياتنا إنهم كانوا قوما عمين لقد أرسلنا نوحا إلى قومي በወቅቱ ነብዩላህ ኑህንም ወደ ወገኖቹ በእርግጥ ልከነው ነበር والله الى الله سبحانه وتعالى እንግዲህ ነብያቶ ሁልጊዜ ቢቀያየሩም የመለክታቸው በመሰረታ ሐሳብ ተመሳሳይ ነው ማለት ነው። በተለይ ያው በተውሂዱ በኩል ምንም ለውጥ የለም። ሁሉም ነብዮች ከአላህ በስተቀር አምላክ የለምና ለርሱ ብቻ ታማኞችና ተገዦች ሁኑ እያሉ ነው የነገሩት። ስለዚህ የቀደምት ነብያቶችም እንዴት ያስተምሩ እንደነበረ ለማሳየትና ህዝቦቻቸው ደግሞ የሰጧቸውን ምላሽም ጭምር ለማስገንገም እስቲ ወደ ታሪክ ልመልሳችሁ ይልና የመጀመሪያውንና ታዋቂውን ረሱል ነብዩላህ ኑህን ያነሳል። ኑህን በወቅቱ ወደ ወገኖቹ ላክ ነው መጣና ፈቃል እንዲህ አለ። ያ ቀውም ወገኖች አብዱላህ አላህን በብቸኝነት ተገዙትና አምልኩት። ወሂዱላህ ማለት ነው። አላህን በብቸኝነት የሚለውን ቃል በሚገባ ልንረዳው ይገባል። ፈጣሪ እሱ ብቻ ነው ማለት ብቻ እንዳይመስለን ለሱ መደረግ የሚገባን ኢባዳ ሁሉ ለርሱ ብቻ አውሉ። ፈጣሪ እሱ ብቻ ነው ይያላችሁ የተለያዩ አማልክቶችን የሱን መብት እየቆራረሳችሁ አታካፍሉ ማለት ነው። እና ማለኩም ሚን ኢላሂን ገይሩሁ ከአላህ በስተቀር ሌላ ልትገዙትና ልታመልኩት የሚገባው ምንም ነገር የላችሁም በማለት ነገራቸው። ኢኒ አኻፉ አለይኩም ዐዛበ የውሚን ዐዚም የነን ማስጠንቀቂያን ታልተቀበላችሁኝ እኔ በእናንተ ላይ አይከብዱ የከበደውን የቅጣት እለት እፈራላችኋለሁኝ ማለትም ቂያማ ቀን ማለታቸው ነው። ይሄ እንግዲህ የተውሂድን ነገር ቸል ብላችሁ የታንተታችሁ የተለያዩ አማልክቶችን የምታመልኩ የሆነ እንደሆነ አይከብዱ የከበደ የቅጣት እለት ይመጣና በዛ ተጠፋላችሁ እየፈራላችሁኝ ሲል አስጠንቅቋቸው ነበር። قال الملأ من قومه كهزبوچ መካከለ በጊዜው የነበሩት ከበርተዎችና ባለ ስልጣናት እንደዚህ አሉ። በትቢት ተወጠረው ለሱ ጥሪ ያው አሉታዊ ምላሽ ለመስጠት ማለት ነው። ኢና ለነራከ ፊ ዶላል ሙቢን አንተ ያ አላህ መልእክተኛ ነኝና ምነግራችሁን ስሙይ ትለናለህ እንጂ እኛ ደግሞ መልእክተኛ አድርገን አይደለም እናይህ። እንዳውም በዚህ አባባልህና አስተሳሰብህ ግልጽ ባለ ስተቱስ እንደተዘፈክ ነው ምን ተረጥረህ በማለት መልስ ሰጡት ይላል። ነብዩን እንግዲህ ስተተኛ እነሱን በኩፍርና በሽርክ ላይ ያሉትን ትክክለኛ አድርገው ማየታቸው ነው ማለት ነው። ይህ ጊዜ ነብዩላህ ነው አሁንም ቃለ ምልልሳቸውን በመከተል ቃል እንዳሉ ያ ቀውም ወገኖች ለይሰቢ ወላለቱን እኔ ስተት የሚባል ነገር ቅንጣትም የለብኝም እንኳን እናንተ እንደምትሉ ፊዶላሊ ሙቢን ግልጽ በሆነ ስተት መሆን ይቅርና ስተት የምትባለው ነገር እንዳው ቅንጣቷ እንኳን የለችብኝም ግደላችሁ ማትሳሳቱ አሏቸው ወላኪኒ ረሱሉን ሚን ረቢል ዓለሚን ግን እናንተ እንደምትሉት እኔ ስተተኛ ሳልሆን ከዓለማት ጌታ ለእናንተ መሪና አስተማሪ እሆንላችሁ ዘንዳ ታስቦ የተላኩኝ መልእክተኛ ነኝ በማለት አሁንም እንዲቀበሉት ደጋግሞ ተማጸናቸው ማለት ነው። ወበልሁኩም ሪሳላት ረቢ እና የጌታዬን መልእክቶች ወደ እናንተ አደርስላችኋለሁ። እናንተ እንግዲህ ብታምኑም ባታምኑም ጌታዬ አድርስ ብሎ የጣለብኝን ግዴታና ኃላፊነት ለመወጣት የጌታዬን የመልእክት ቃላትና አንቀጾች አደርስላችኋለሁ አሏቸው። ወአንሶሁ ለኩም ማንየም ደግሞ በወንድምነት ለእናንተ ለወገኖች የሚበጃችሁን ሁሉ እነግራችኋለሁና እመክራችኋለሁ። ወአለሙ ሚንላህ ማላ ተዓለሙን ከአላህ በኩል ደግሞ እናንተ የማታውቁትን አውቃለሁኝና ያወቀን ጨነቀው እንዲሉ ይሄ ክደታችሁ ምን እንደሚያስከትልባችሁ ስለማቅ እኔ ሳልሰላችና ሳልበታች እስከ መጨረሻ ድረስ እነግራችኋለሁኝና እባካችሁ በጥሞና ስሙኝ የስድብና ዘለፋውን ኋላ ይተደርሱበታላችሁ በማለት ረጋ ብለው እንዳስተውሉና እንዳስቡ ለመኗቸው ማለት ነው። እናንተ ከማን በልጠህ ነው ለኛ መልእክተኛ የሆንከው በሚሏቸው ጊዜ አዋጅብቱማ ለመሆኑ ገረማችሁን አንጃአኩም ዚክሩም ረቢኩም ከጌታችሁ የሆነ ምክርና ግሳጤ አላ ረጁል ሚንኩም ከናንተ በሆነው ግለሰብ ላይ በመልካም ፍቃዱ እኔን ከናንተ መሐከል መርጦ የጌታ ምክርና ግሳጤ በእኔ አንደበት ወደናንተ የሚተላለፍ መሆኑ አስገረማችሁ እንዴ? የምኑ ያስገርማል? አላህ ላይ ሳሉ አማ ይፋል ነውና ያው ከናንተ መሐከል እኔን ከመረጠ ይፋሉ ማይሻ ነው ብሎ መቀበል እንጂ የሚያስገርም ነገር እኮ አይደለም አሏቸው። እና ይህ ሰው ደግሞ የተላከው በእናንተ ላይ ፈራጭ ቆራጭ እንዲሆን ያምባገነን ገዥ እንዲሆን አይደለም። ይሁን ቢረኩም ወደፊት የሚያስፈራችሁን ቅጣት ሁሉ እንዲያስጠነቅቃችሁ ነው። ወሊተተቁ በመስጠንቀቂያው መሰረት እናንተ የሚጎዳችሁ ነገር ሁሉ ከመድረሱ በፊት እንድትጠነቀቁና እንድታመልጡ ለማድረግ እንጂ ሌላ አይደለም ተልኮ። ወላአለኩም ቱርሐሙን እና እኔ የተሰጣችሁን መመሪያ በመቀበላችሁና ማስጠንቀቂያውንም በመከተላችሁ በጌታችሁ ዘንዳ እንድታዘንላችሁ ነው እንጂ ከዚህ ውጭ እኔ በእናንተ ላይ እንዲሁ ዝም ብዬ በዝባዥ ገዢ አይደለሁም። ምኑ ነው የሚያስገርማችሁ በማለት ጠየቋቸው ማለት ነው። ፈከዘቡ እሳቸው ግን ወንድማዊ የሆነ በጣም የደራና የተሟላ ውይይት ቢከፍቱም ሰዎቹ በትቢትና በመቀኝነት ተወጥረዋልና በምንም አይነት እኛ አንተን እውነተኛ ነህ ብለን ልንቀበል አንችልም በማለት በጭፍን አስተባበሉ። ፈአንጀይና የዚህ ጊዜ ነቢዩላህ ኑሕንና ወለዲነ ማአሁ አብረውት የነበሩትን ጥቂት ግለሰቦች በእምነት ፊልፉልኪ በመርከብ እንዲጭን በማድረግ ከሚመጣው ጦስና አደጋ አወጣናቸውና አዳናቸው። ወአግረቅነ ለዲነ ከዘቡ ቢአያቲና አንቀጾቻችንና መመሪያ ቃላቶቻችንን ሲያስተባብሉ የቆዩትን ከሃዲዎች ግን በውሃ አጥለቀለቅናቸውና በማዕበል አሰጠምናቸው። እነሁም ካኑ ቀውመን አሚን እነዚህ የነቢዩላህ ኑሕ ወገኖች የነበሩት ህሌናቸው የታወሩ ደንባራዎች ነበሩና ምክር ባለመስማታቸው ምክር ያልሰማ መከራ ነውና የሚጠብቀው በዚህ መልክ በዚሁ በዱንያው ላይ ዋጋቸውን አገኙ ይላል። وإلى عاد أخاهم هودا قال يا قوم اعبدوا الله ما لكم من إله غيره أفلا تتقون قال الملأ الذين كفروا من قومه إنا لنراك في سفاهة وإنا لنظنك من الكاذبين قال يا قوم ليس بي سفاهة ولكني رسول من رب العالمين أبلغكم رسالات ربي وأنا لكم ناصح آمين أوعجبتم أن جاءكم ذكر من ربكم على رجل منكم لينذركم واذكروا إذ جعلكم خلفاء من بعد قوم نوح وزادكم في الخلق بسطة فاذكروا آلاء الله لعلكم تفلحون قالوا أجئتنا لنعبد الله وحده ونذر ما كان يعبد آباؤنا فأتنا بما تعدنا إن كنت من الصادقين وإلى عاد أخاهم هودا አሁን ወደሚባሉት ህዝቦች ወንድማቸው ነብዩላህ ዲን ላክላቸው ይላል። ቃል ነብዩላህ ዲን መጣው ምን አሉ? ያ ቀውም ወገኖች አብዱላህ ማለኩም ምን ኢላሂን ገይሩሁ አላህም በብቸኝነት ተገዙትና አምልኩት ከርሱ በስተቀር ሌላ አምላክ የላችሁምና በማለት ጠየቋቸው ይላል። አፈላ ተጠቁን እና ይሄንን የምነግራችሁንና የምመክራችሁን ነገር ሰምታችሁ እስከዛሬ ከቆያችሁበት ከቤትና ማጋራት አትላቀቁምና ጌታን አትፈሩምን በማለት ጠየቋቸው። ይሄ ጊዜ በጊዜ የነበሩ ባለ ስልጣናት ሀብታምና ከበርቴዎች እንደሚከተለው መልስ ሰጡ። قال الملأ الذين كفروا من قومه كهذبوچاچو مكاكل በጊዜው የነበሩ ተላላቅ ሰው ተብየዎች እንዲህ አሏቸው እና ለነራك في سفاهتين انت እንደምትለው ነብይ ሆነ ሳይሆን እኛ በቂልነት ነው የምናይህ ይሄንን እኛ የምንሰራውንና የምናራምደውን እምነትና አምልኮ መካድና መኮነን እንደገና ሌላ የማይታይ አንድ ጌታ ብቻ ተገዙ ብሎ መናገር ይሄ የቂሎችና የሞኞች ዜማ እንጂ አንተ እንደምትለው ነብይ ሆነ አይደለም በማለት መልስ ሰጧቸው። ወኢና ለነዱኑከ ሚነል ካዲቢን እኛ በዚያ አባባለ አንተን ከውሸታሞች አድርገን እንገምታለን በማለትም ጥርጣሪያቸውን ገለጹላቸው ይላል። እና እንግዲህ ጠማማዎች በየጊዜው አስተሳሰባቸው ሆነ አነጋገራቸው ለነብያቶች የሚሰጡት መልሶች በአንድ ስብሰባ ተወስኖ የወጣ መግለጫ ይመስላል ማለት ነው። ቀውሙት አሁን የተናገሩትን ነገር ቀደም ሲል ያለፉት ቀውሙንም ተናግረውታል። በቃላት እንኳን ብዙ ልዩነት የላቸውም ማለት ነው። ይህንኑ ቃል ተናግረው ነበረ ቀደም ሲል ያለፉት የኑህ ሰዎች። እና ባይሆን በቃሉ አለ ትንሽ ልዩነት ምን ይላሉ? ኢና ለነራከ ፊ ዶላሊ ሙቢን ነበር እነዚህ አሉ። እነዚህ ደግሞ ለነራከ ፊ ሰፋሃቲና አሉ። ዝሮ ዝሮ ግን ማዕናው አንድ ነው። ግልጽ በሆነ ስተት ውስጥ ተዘክረና ያለን ሲሉ እነዛኞቹ፣ እነዚህ ደግሞ በጣም አሳፋሪ በሆነ ቂልነት ውስጥ ነው የምናይህ ከውሸታሞችም አድርገን እንገምታለን በማለት የአላህን ነቢይ አዋረዷቸው ማለት ነው። ይህ ጊዜ ምን አሉ? ቃል ያ ቀውም አለ ነቢዩላህ ሁድ አለይሂ ሰላም፣ ወገኖች ሆያ ነቢዮች እንግዲህ ለራሳቸው ማንነት ብዙ አይጨነቁም። በግለሰብነታቸው ያዋርዷቸው የፈለጉትን ነገር ቢሉ ደማቸው አይፈላም እንደሌላ ሰው። ምክንያቱም ለራሳቸው ማንነት ማስከበር ሳይሆን የአላህን መልእክት ማድረስ ነውና አላማቸው ማለት ነው። ስለዚህ ይህ አነጋገር እንግዲህ በጣም አሳፋሪ በሆነ ቂልነት ውስጥ እናያለን ውሸታም ነህ ቢሏቸው መናደድና ትንሽ ተበሳጭተው እናንተ ሰዎች ማለት ነበረባቸው። ግን እሳቸው ምንም ነገር እንዳልሰሙ ሆነው አሁንም የማባባያ ቃላቸውን እና እያመኳሹ ወገኖች ሆይ ይላሉ። ለይሰ ቢ ሰፋሃቱን እናንተ እንደምትሉት እኔ ሞኝነትና ቂልነት የለብኝም አሉ። እና መጀመሪያ እንግዲህ በጣም ግልጽና አስጊ የሆነ ቂልነት ውስጥ ነው ብለዋቸው ስለነበረ እንኳን እናንተ እንደምታጋንኑት ቀርቶ እንዳው የሞኝነትና የቂልነት ቁራጯም የለብኝም በእኔ አካባቢ የለም የዛ አይነት ባህሪ አሉ። ወላኪን ረሱሉ ሚን ረቢል ዓለሚን ግን እኔ ከዓለማት ጌታ ለእናንተ መሪና አስተማሪ ይሆንላችሁ ዘንዳ ተመርጬ የተላኩኝ መልእክተኛ ነኝ እንጂ ሰፊህም ካዲብም ማለትም ቂልም ውሸታምም አይደለሁም በማለት መለሱላቸው ይላል። ኡበሊጉኩም ሪሳላቲ ረቢ እና የጌታዬን መልእክቶች ለእናንተ አደርስላችኋለሁ ዋአነ ለኩም ናሲሑን አሚን እኔም ለእናንተ ታማኝ የሆንኩኝ መካሪና ለእናንተ እጅግ አሳቢ ተቆርቋሪ ወንድማችሁ ነኝ እንጂ እናንተ እንደምትሉት ቂልም ውሸታምም አይደለሁም አሏቸው። አዋ አጅብቱ ማንጃአኩም ዚክሩ ምን ረቢኩም አላ ረጁሊን ሚንኩም ሊዩንዲረኩም ከእናንተ መካከል አንድ ግለሰብ ተመርጦ ወደፊት የሚያጋጥማችሁን ቅጣትና ውርደት ሊያስጠነቅቃችሁ ዘንድ አላህ ሱብሓነሁ ወተዓላ በዚህ ሰው አማካይነት ግሳጤ ምክር ቢልክላችሁና ይህን የመሰለ ጠቃሚ መመሪያ ይዞላችሁ ቢመጣ ከእናንተው መካከል የሆነው አንድ ወንድማችሁ እኔ ማለታቸው ነው። ለመሆኑ አስገረማችሁን? ይሄ ያስገርማል እንዴ? ከብዙ ህዝቦች መካከል አላህ አዝኖላቸው ከነሱ መካከል አንዱን መርጦ እሱ የሚጠቅማቸውን ነገር ቢነግራቸውና ቢመክራቸው ይሄ አስገራሚ ነገር ሆኖባችሁ እንደዚህ እኔን መሳደብና ማዋረድ ያስፈልጋል እንዴ አሏቸው። ወዝኩሩ አስታውሱ ይድጃለኩም ኹላፋ ሚን ባዕድ ቀውሚ ኑህ ከነብዩላህ ኑህ ህዝቦች በኋላ እነሱ ከወደሙና ከጠፉ በኋላ እናንተን በተረኝነት በዚህ ምድር ላይ ያመጣችሁና የፈጠራችሁ የሆነውን ጌታችሁን ለምን ትረሳላችሁ የሱን ውለታ ማለታቸው ነው። ወዛደኩም ፊል ኸልቂ በስጧ ባፈታተር ደግሞ እናንተን ግዝፈት የጨመረላችሁ ማለት እነዚህ ቀው ሙሁድ የሚባሉት በዛ ጊዜ ከሚገኙት ከሰው ዘሮች ሁሉ በጣም የተለዩና የላቁ ነበሩ። ረጃጅሞችም ወፍራም ግዙፎችም ነበሩ። እና እንደዛ አድርጎ የፈጠራችሁ ጌታ ታነብዩላህ ነው ህዝቦች ውድመት በኋላ እናንተን እንደገና ለዚች ዓለም ተረኛ አድርጎ ያ የተካችሁና የፈጠራችሁ ጌታ ለምን አታስታውሱትም አላችሁ። ፈድኩሩ አላ አላህ እናሁንም ያ አላህን የጌታችሁን ውለታ አስታውሱ ለአለኩም ትፍሊሑን ይህን ያስታወሳችሁ እንደሆነ ወደ እሱ ፍቃድ ትመለሱና በመጨረሻም በዱንያም በአኸራም ከውድቀትና ከውርደት ታመልጡና ትድኑ ይሆናል በማለት ምክርና ግሳጤያቸውን ቀጠሉበት ማለት ነው። ሰዎቹ ግን ይህን አይነት ምሳሌያዊ ይህንን በጣም ብሩህ የሆነ አመራርና ምክር ተመጤፍ አልቆጠሩትም። ቀጥለው ምን ይሏቸው አልቃሉ እንዲህ አሉ አጅእተና ሊናዕቡደላህ ወህደሁ ለመሆኑ አላህን ብቸኛ አድርገን እንድንገዛና እንድናመልክ ነው እንደ የመጣህብን አሉ። በብዙ መቶ የሚቆጠሩትን ጣዖታትና አማልክቶቻችንን ትተን አንተ እንደምትለው አንድ ያውም የማይታይ የሆነውን ጌታ ብቻ እንድናመልክ ነው እንደ የመጣኸው ወነደረ ማካነ ያቡዱ አባኡና አባቶቻችን ቅድማያቶቻችን ሲገዙና ሲያመልኳቸው የነበሩትን ሁሉ ነገሮች እርግፍ አድርገን እንድንጥልና ለአንድ ጌታ ብቻ በማምለክ እንድንወሰን መጣህብን። ፈቲና ቢማ ተዒዱና እና እኛ ይሄንን የምንተውና አንተ የምትለውን የምንቀበል አይደለንምና የምትዘስብን ነገር አምጣና አትፈጽም ከፈለክ አሏቸው። እንኩንተ ሚነ ሷዲቂን እንደምትለው እኔ የአላህ መልእክተኛ ነኝ ብለሃል፣ የአላህን መልእክተኛ የካደና ያስተባበለ ደግሞ ይጠፋል ይወድማል እያልክ ነው። አንተም ከመልእክተኞቹ ከሆንክ ጌታህን ያንን የምትዘስብበትን ነገር ፈጽም ብለህ ጠይቅና አስፈጽምብን የሚወሰደው እርምጃ ይወሰድ እንጂ እኛ ከዚህ አቋማችን ፍንክቻ አንልም አሉ ነው የሚለው። قال قد وقع عليكم من ربكم رجس وغضب أتجادلونني في أسماء سميتموها أنتم آباؤكم ما نزل الله بها من سلطان فانتظروا إني معكم من المنتظرين فأنجيناه والذين معه برحمة منا وقطعنا دابر الذين كذبوا بآياتنا وما كانوا مؤمنين قال نبي الله عليه السلام يجزي انجدي النسو اقواماتشو انجلس ادرقو اندما يقبلواتشو اندما يعملواتشو سيارغاقتو نبي يهور دقمو قتلو اندهالو قد وقع عليكم من ربكم ريس وغضب انجدي او سباتلو تم كجيتاتشو بكل كباري هنا كتاتنا قطا ترغاقت اباتشو هالواتشو فاتلو تسيتي كرلاتشو هال اندزي اون ينقرقواتشو النقر ما تقبلونا يا الله انتري ما تاكبرو كواناتشو እንኳን እናንተ ጠይቃችሁ ቀርቶ እርሱም አይተው ከጌታችሁ በኩል በቅርብ ቀን ከባድ የሆነ ቅጣት እንደሚወርድባችሁ ነው እና ቁጣውም አዘንብሎባችኋል በእናንተ ላይ አሏቸው። አቱጃዲሉነኒ ፊ አስማኢን ሰመይቱሙሃ አንቱም ወአባኡኩም እናንተም ሆናችሁ ከእናንተ በፊት የነበሩት አባቶቻችሁ እንዲሁ ዝም ብላችሁ በባዶ የሰየማችኋቸው ጣዖቶች እንደ ጠቃሚና እንደ ጎጅ ቁም ነገር ያላቸው አስመስላችሁ ለነሱ ተበቃ በመሆንና በመወገን ተከራከሩኛላችሁ እንዴ? ደሞ ጣዖትቁም ነገር ኑሮት እንደ ጌታ ተደርገው ማፈራችሁ ቀርቶ አባቶቻችን አያቶቻችን እናመርካቸውን አንተውም ይያላችሁ ለጣዖቶች ያላችሁን አክብሮትና ታማኝነት አንጸባርቃላችሁ እንዴ አሉ። እናንተም ሆናችሁ አባቶቻችሁ ብታመልኳቸው ሂዶ ሂዶ ያው በባዶትም ጌታ ተብለዋል እንጂ ተጠሪ የሌላቸው ፋይዳ ቢሶች ናቸው። ማነዘለላሁ ቢያ ሚን ሱልጣን እነዚህ እናንተ የምታመልኳቸው ጌታ ለመሆናቸው ማረጋገጫ ምንም አይነት ማስረጃ አላህ አላወረደላቸውም። እናንተ በውሸት ዝም ብላችሁ ተሰይሟቸዋላችሁ እንጂ ጌትነት ቢኖራቸው ኑሮ አላህ ያረጋግጥላቸውና ያጠርቃቸው ነበር ማለታቸው ነው። ፈንተዚሩ ስለዚህ ይሄ እንዲፈጸምባችሁና እንዲደርስባችሁ የጠየቃችሁትን ቅጣት በሰሞኑ ያጋጥማችሁ ይሆናልና ጠብቁ እንግዳው ጥሩ ነው አሉ። ኢኒ ማአኩም ሚነል ሙንተዚሪን እኔም ከእናንተ ጋር የሚመጣውን ሁኔታ ከሚጠባበቁት ሆናለሁ ያው ውጤቱን እናየዋለን ኢንሻአላህ በማለት ቀጠረ ሰጣቸው። ፈአንጀናሁ ወለዲነ ማአሁ ቢረህመቲ ሚና ከዚያ በኋላ ነብዩላሁ ዲና አብረዋቸው አምነው ተከተው የነበሩትን ወገኖች አዳናቸው ከኛ በሆነ ረህራሄ ይላል። ወደ 400 የሚሆኑ አምነውላቸው ነበርና እነዛ ጋራ ነብዩን ከክልሉ እንዲወጡ ማስጠንቀቂያ ደረሳቸውና ወዳውኑ ወጡ ማለት ነው። ከዚያ በኋላማ ወቀጠና ዳብረ الذين كذبوا بآياتنا ባንቀጦቻችን ሲያስተባብሉ የቆዩትን ከሃዲዎች ደብዛቸውን አጠፋናቸው ይላል። ወይም ያው ተምድርገት ስራቸውን አፈለስናቸው እንኳን እነሱ ቀርቶ የነሱ ዘር ነው ተብሎ የሚነገርለት ህፃን ልጅ ወሬ ነገር እንኳን እንዳይተርፋ አድርገን ዲባቅ መጣናቸው ይላል። وما كانوا مؤمنين ان لما من فلاغوت የለላቸው በጣም ደራቃዎችና የፈለከውን ብታረግ እኛ ከአቋማችን ፍንክች አንልም እያሉ የነበሩትን ዋጋቸውን ሰጠናቸውና ከዚህ ምድር ላይ አሰናበትናቸው ይላል። وإلى ثمود أخاهم صالحا قال يا قوم اعبدوا الله ما لكم من إله غيره قد جاءتكم بينة من ربكم هذه ناقة الله لكم آية فذروها تأكل في أرض الله ولا تمسوها بسوء فيأخذكم عذاب أليم واذكروا إذ جعلكم خلفاء من بعد عاد وبوأكم في الأرض تتخذون من سهولها قصرا وتنحتون الجبال بيوتا فاذكروا آلاء الله ولا تعثوا في الأرض مفسدين قال الملأ الذين استكبروا من قومه للذين استضعفوا لمن آمن منهم أتعلمون أن صالحا مرسل من ربه قالوا إنا بما أرسل به مؤمنون وإلى ثمود أخاهم صالحا ثمود ورم يبالو تزبوش دقموا واندما اتشون صالحين مرتن لكن الله اتشوهنا እነዚህ ደግሞ ያው በሰሜኑ አካባቢ ነበር የሚገኙት በዚህ በኦርዱንና በሱሪያ ክልል አካባቢ ማለት ነው። ቀደም ሲል የነበሩት በየመን እንደነበሩ ሁሉ እና ነብዩላህ ሳሊህን ልከን በምንቀርብላቸው ጊዜ ነብዩላህ ሳሊህ እንዳሉ ያ ቀውም ወገኖች አብዱላህ ማለኩም ምን ኢላህ ገይሩሁ አላህን በብቸኝነት አምልኩትና ተገዙት ከርሱ በስተቀር ለእናንተ አምላክ የላችሁምና በማለት የተለመደውን ነብያዊ አነጋገር የገመው ስም ማለት ነው። ፈሪጃ አትኩም በይነቱም ምን ረቢኩም እኔ ከጌታችሁ የተመረጥኩና የተላኩ ለመሆን የሚያረጋግጥ የሆነ መረጃ ከጌታችሁ መጥቶላችኋል። እኔ ያው ነብዩ ለመሆኔ እናንተ የጠየቃችሁኝ ነገር አላህ Subhanahu Wa Ta'ala አድርጎልኛል። ግመል ተጋራ ተጣለ ተብለው ተጠይቀው ነበርና ማለት ነው። እና ይሄን ማስረጃ የተባለው ሀዲሂ ናቀቱላሂ ለኩም አያ እኔ ያላህ መልእክተኛ ለመሆኔ ለእናንተ ማረጋገጫ ማስረጃ ተሆን ዘንዳ እነሆ ይቺ ያላህ ግመል በጥያቄያችሁ መሰረት ይኸው ተጋራው መካከል ወጣላችሁ አለ። ከዚህ በላይ ማስረጃ ምን ትፈልጋላችሁ አሏቸው። ፈዘሩሃ ተኩል ፊ አርዲላ እና ይቺን ግመል ከዛሬው ዕለት ጀምራችሁ በጌታዋ ምድር ላይ ከይወዲ ከይወዳ ተብሎ ሳይከለልባት እንደፈለገች እየተዘዋወረች ትብላ እንጂ የኔን ሳር አጠፋች ወይም እሌ ገባች ብላችሁ እንደማንኛውም እንሰሳ እንዳትተናቆሏት አሉ። ወላ ተመስዋ ቢሱ እሷን በመጥፎ ነገር እንዳትነኩ ፈአኹዘኩም ዐዛቡን አሊም እና ይህችን እንሰሳ የነካችኋት እንደሆነ በመጥፎ በጣም አሳማሚ የሆነ ቅጣት ይጫበጣችኋልና ተጠንቀቁ በማለት ነገሯቸው ይላል። ወድኩሩ ኢጅአለኩም ኹለፋአ ሚን ባዲ ዓዲና እናንተን ደግሞ ዓድ የተባሉትን ህዝቦች ከጠፉ በኋላ እንደገና ተረኛ አድርጎ ያመጣችሁ መሆኑንም ጌታን ተገንዘቡ ለታውን አሉ። ነዛኞችን ምን ባዲ ቀውሚ ኑህ ነበር የተባሉት እነሱም እንግዲህ ያው ታሪክ ደረሳቸውና ለሌላ ማስጠንቀቂያ ሆኑ ይነግሯቸው እንዲብለው ማለት ነው። አሁን ደግሞ ተሙዶችን በተራቸው አድ የሚባሉ ህዝቦች በደቡቡ አካባቢ ነበሩ። በግዚያቸው በጣም ያበቡና የጠገቡ ነበሩና ተው ተቀውሙ ኑህ በኋላ ተረኛ ያደረጋችሁን ጌታ ፍሩ ቢባሉ እንቢ ብለው ለጥፋትና ለውድቀት በቅተዋል። እናንተ ደግሞ ይሄውና በተራችሁ መጣችኋል እነሱን አጥፍቶ በዚህ ምድር ላይ እናንተን ተረኛ አድርጎ ያመጣችሁን ጌታ ውለታና ወረታውን ተገንዝባችሁ ተገቢውን ምላሽ መስጠት አለባችሁ። ወበዋአኩም ፊል አርድ እና በዚህ በምድር ላይ የተመቻቸና የተደላደለ ኑሮ የሚያኖራችሁ የሆነውን ጌታ ፍሩና ፍቃዱን አክብሩ ተተኺዱነ ሚን ሱሁሊሃ ቁሱራ እና በሜዳማው ቦታ የተለያዩ ሰማይ ጠቀስ ቤቶች ኢማራዎችን ትገነባላችሁ ወተንሒቱነ ልጅባለ ቡዩታ በጋራና በተራራማው አካባቢ ደግሞ ውስጡን ጋራዎችን እየቦረቦራችሁ የምድር ቤት ታንጻላችሁ እና ይህንን እውቀትና ኃይል ጉልበት የሰጣችሁን ጌታ እናንተ መካድና በሱም አጋራትን የለባችሁም ፈድኩሩ አላ አላህ እና ሁን የተጠቀስኳቸውና ሌሎችንም የአላህን ውለታዎችና ጸጋዎች አስታውሱ። ወላ ተአተው ፊልአርድ ሙፍሲዲን፣ በዚህ ምድር ላይ አጥፊዎች ሆናችሁ ብላሽን ወይም የጥፋት ተልእኮን አታራምዱ በማለት አስጠነቀቋቸው ይላል። ይህም ቢሏቸውም እነሱም የፈረደባቸው ጠማማዎች በመሆናቸው የሚከተለውን አሳፋሪ መልስ ሊሰጡ ነው። ቃለ ልመለኡ አለዚነ እስተክበሩ ሚን ቀውሚሂ፣ ከወገኖቻቸው መካከል በጊዜው በሀብትና በስልጣን የተኩራሩ የነበሩት ጥጋበኞች እንዲህ አሉ። ሊለዚነ እስቱድዒፉ፣ በጊዜው ለነበሩት ደካማ ህብረተሰብ ክፍሎች፣ እንግዲህ ከበርቴዎችና ባለስልጣናት ናቸው ሁልጊዜ ለነቢይ ጸር የሚሆኑ፣ ምክንያቱም መርከዝ አላቸውና ህዝቡ ሌላ አማራጭ መሪ ካገኘ እነሱን ትቶ ወደዛ እንዳይወግንባቸው በመፍራት እነሱ ናቸው አስቀድመው የሚተናኮሉት ማለት ነው። እና አሁን የጥጋባቸው ብዛት እንዳውም ለነቢዩ በቀጥታ መልስ አልሰጡም። እነዚህ ቀጥታ ህዝቡ ላይ ነው ያተኮሩት። እንዲህም አካለ ያው ህዝቡ ይህን ሰውዬ ሊሰማና እኛን ሊከዳን ነው ብለው በመስጋት ወደ አሁኑ የፕሮፓጋንዳ ዘመቻቸውን ከፈቱ በህዝቡ ላይ ማለት ነው። ምን አሉ? ሰውየውን እንደ እብድ እንዳው ዝም ብሎ ቂማ የማይሰጠው አድርገው ገሸል አድርገው ተተው በኋላ ህዝቡን ሰበሰቡና የሚከተለውን መግለጫ ወይም ቃለ መጠየቅ አቀረቡ ማለት ነው። ለዲነ ስድዒፉ፣ በእነዚህ ጭቆና ስር የነበረው ጉፉና ጎስቋላውን የህብረተሰብ ክፍል ሰበሰቡና ምን አሉ? ሊመን አመነ ሚኑም፣ በተለይ ከነዛ ከህዝቦቹ መካከል በነቢዩላህ ሷሊህ አምኗል ተብሎ የሚጠረጠረውን ሰው በማትኮር ጠየቋቸው ማለት ነው። ምን ብለው? አተዕለሙን አነ ሷሊህ ሙርሰሉ ሚን ረቢሂ፣ የሷሊህ የሚባል ግለሰብ ከጌታዬ ተልክ ያለሁኝ እያለ ያወራል፣ ያወናብዳል። እናንተ ደግሞ ይህንን ሀሳብ ትደግፋላችሁ እየተባለ ይታማል። ለመሆኑ የሚባለው እውነት ነው እንዴ? ሷሊህ ከጌታው ተልኳል የሚለው ነገር በእናንተ ዘንዳ ተቀባይነት አግኝቷል እንዴ ብለው ህዝቡን ጠየቁት ማለት ነው። ይህ ጊዜ ያመኑት ክፍሎች ቃሉ ኢና ቢማ ኡርሲለ ቢሂ ሙእሚኑን አሉ። እኛማ በተላከበት ነገር አምነናል። ባይገርማችሁ ይህንን ማወቅ ሳይሆን እነሱ ታውቃላችሁ እየስን መላክ ነበር ያሉ። ከማወቅም አልፈን ተቀብለነው የህይወት መመሪያ አድርገነው የለም እንዴ የትከረማችሁ አሏቸው። መቼም ሙእሚን ሁልጊዜ ትክክለኛው ኢማን ልቡ ሲገባ ማንንም አይፈራምና አሾፉባቸው ማለት ነው። እንዴ እናንተ እስከዚህ ነው እንደኛን የምትከታተሉን ያላችሁት? እኛማ ከመስማት ከማወቅ ከመረዳት አልፈን አምነን መመሪያ አድርገነው አልኮ የሱን መርሆ በማለት መርዷቸውን ነገሯቸው ማለት ነው። የግድ እነሱ ደግሞ ወዳውኑ ደማቸው ፈላ፣ ተናደዱና قال الذين استكبروا إنا بالذي آمنتم به كافرون فعقروا الناقة وعتوا عن أمر ربهم وقالوا يا صالح ائتنا بما تعدنا إن كنت من المرسلين فأخذتهم الرجفة فأصبحوا في دارهم جاثمين فتولى عنهم وقال يا قوم لقد أبلغتكم رسالة ربي ونصحت لكم ولكن لا تحبون الناصحين አለለዚነ እስተክበሩ፣ የዚህ ጊዜ እነዚያ ኩራተኞችና ትምክተኞች የነበሩት ወገኖች እንዲህ አሉ። ኢና ቢለዚ አመንቱም ብሄ ካፊሩን፣ እናንተ አምነንበታል በምትሉት ነገር እኛ ግን ከሃዲዎች ነን። እናንተ ደግሞ ምኑን አውቃችሁት ነው እኛ ሳንወድና ሳንፈቅድ እንዲሁ ዘላችሁ የምትገቡት? እናንተ በስተት ነውና ይህን ነገር የተቀበላችሁት፣ እኛ ግን ውሸት መሆኑን ስለደረስንበት ከሃዲዎች ነን በማለት እነሱም የበኩላቸውን አቋም ገለጹ ማለት ነው። ይህ ጊዜ በንዴቱ ተንደርድረው እንደውም ሌላ እርምጃ ጨምረው ወሰዱ። ፈአቀሩና ቃ እስከ ዛሬ በሙዕጂዛነት ሲፈሯት ሲያከብሯት የነበረችውን ግመል የሆነው ይሁን በማለት ወዳውኑ ቋንጃዋን ቆረጡ ይላል። ወአተው አን አምሪ ረቢም፣ ከጌታቸውም ትእዛዝ በጣም አመፁና ደረቁ። ካሁን በኋላ ያረገውን ያድርግ እንጂ እኛ ለሱ እጅ አንሰጥም በማለት ማለት ነው። ወቃሉ ያ ሷሊህ ኢትና ቢማ ተዒዱና፣ እንዳውም የድርቅናቸው ብዛት የቸኮሉ ይመስላሉ ለጥፋታቸው ማለት ነው። አንተ ሷሊህ ሆይ በል እንግዲህ ይደርስባችኋል እያልክ የምትዝትብንን ቅጣት የምታመጣው ከሆነ አምጣውና እንይልህ አሏቸው። ኢንኩንተ ሚነል ሙርሰሊን፣ እንደምትለው ከመለክተኞቹ ከሆንክ፣ መቼም ታላላቅ ነቢያትን ያስተባበለ ሰው የተለያየ አደጋ እንደሚደርስበት ደጋግመህ ትናገራለህ። አንተም የእነሱ አባል ከሆንክ ያንተ ጌታ እስቲ በእኛ ላይ እርምጃ ይውሰድና ያሳየን እያሉ ጥፋታቸውን መናፈቅና መጎትጎት ጀመሩ ማለት ነው። እንደ ተመኙትም ሆነላቸውና ፈአኸደቱሁም ረጅፋ፣ ወዳውኑ ኃይለኛ ነውጥ የሚያስከትል የመላእክት ጩኸት አስተጋባና በክልሉ የጩኸቱ ብዛት እንኳን ሕይወት ያለው ነገር ሊቋቋመው ቀርቶ መሬቱ ተርበደበደ ማለት ነው አካባቢው ቦታ فاصبحوا في دارهم جاثمين ودعونوا بتوسنج دقيقاوس በየግቢያቸው የሞቱና የተንከፈረሩ ሆነው ተገኙ ይላል فتولى عنهم እና ይሄ አደጋው እንግዲህ በእነሱ ላይ በሚያንዣብብበት ጊዜ ገና ሳይጠፉ እንግዲህ በዚህ ከተማ ላይ እርምጃ ልንወስድ ነውና ቶሎ አማኝ ተከታዮችን ይዘውጣ ሲላቸው እሳቸው ተክልሉ ወጡና ተራቁ ማለት ነው። ምን ይያሉ ነው ሲሄዱ በጣም ይያዘኑ መቼም መወለድ ካለ ማዘን አይገድም እንደሚባለው ወቃል እንዳሉ ነብዩላህ ሰለላሁ ዐለይሂ ወሰለም ያቀው ወገኖች ለቀደ አብላውቱኩም ሪሳለተ ረቢ የጌታዬን መልእክት በእርግጥ አድርሼላችሁ ነበር ወነሷህቱ ለኩም እኔም ደግሞ ወንድማዊ የሆነ ምክሬንም ለግሻችሁ ነበር ወላኪን ላ ቱሂቡነ ናሲሒን ግን ከልብ የሚያስብና የሚመክራችሁን ወገን አትወዱምና የኔን ወንድማችሁን ምክር ባለመቀበላችሁ እንግዲህ ለጥፋት ተጋለጣችሁ እያሉ ሀዘናቸውን እየገለጹ ታካባቢው ራቁ ይላል። እና ያው መጨረሻ ሆነላቸው ሰዎቹ ድምጥማታቸው ጠፋ። ከዛ በኋላ አታቸው ጋራ አምነው የነበሩት የተወሰኑ ግለሰቦች ይዘው ተመልሰው አገሩን እንደገና አዲስ መቆርቆር ጀመሩ በአዲስ ፍርአት ማለት ነው። ወሎጣን ዘ قال لقومه اتاتون الفاحشه ما سبقكم بها من احد من العالمين انكم لتاتون الرجال شهوه من دون النساء بل انتم قوم مسرفون ወሎጣን ዘ قال لقومه نبي الله لوطንም እንደዚሁ ወቅቱ ለከነው ነበር ይላል። እና ለወገኖቹ በክልሉ ተልኮባቸው ለነበሩት ህዝቦች እንዲህ ያለ መሆኑን አስታውስ ይላል። ለወገኖቹ ሲል ግን እንደ ሌሎች ነቢያት የዛ አካባቢ ህዝብ ተወላጅ አልነበሩም። በጋብቻ ስለተሳሰሩ ነው እንጂ ወገን ተብለው የተጠሩት ማለት ነው። አታቱን አልፋሂሸተ እናንተ ለተመልካችና ለሰሚው የሚተከተትና የሚያሳፍር የሆነን ብልግና ትሰራላችሁ እንዴ በማለት ጠየቋቸው። ማ ሰበቀኩም ቢሃ ሚን አሐድ ሚን አልዓለሚን ከዓለም ህብረተሰብ መካከል የዛ አይነት ብልግና ማንንም ከናንተ በፊት ያልቀደመና ታይቶ ተሰምቶ የማያቅ ነገር እንዴት ተሰራላችሁ የሚል ጥያቄ አቀረቡላቸው። እንግዲህ ያ የተውሂዱ ጉዳይ እንደተጠበቀ ሆኖ ያው አዕቡዱላህ ማለኩም ኢላ ኢላሂን ገይሩሁ ምን ጊዜ የታወቀ ነው። ግን እሳቸው ለየት ያለ ተጨማሪ ሁኔታ አመጡ ማለት ነው። እንግዲህ ሰዎች አላህና እነሱ መካከል ያለውን አላቃ ያው በተውሂድ ነው ማስተካከል የሚቻለው። እንደገና ደግሞ ሰው እንደ ሰውነቱ እስበርሱ ደግሞ ወደፊት የመቀጠል እድሉ የሚኖረው የስብእናን ህግ አክብሮ እስተያየት ድረስ ነው። የስብእናን ህግ በተጻረ የሚጣረር ባህልና ልምድ ካመጣ ይሄ የሰዎችን ዘር እንግዲህ ከዚህ ምድር ላይ የማጥፋት አዝማሚያ ነው የሚመጣው ማለት ነው። እና የዚህ አይነት ነገር እንደቀላል መታለፍ ስለሌለበት ልክ እንደ ተውሂዱ ትኩረት ተሰጠው። እና ምንድነው እሱ ማንንም ተናንተ በፊት አይተሰምቶትና ያክብልግና አመጣችሁ የምትለን ብለው ጠየቋቸው። እነኩም ለተቱን الرجال شهوه من دون النساء እናንተ ወንድ ልጆችን በስሜትና በፍላጎት ሴቶችን ትታችሁ ትዳፈራላችሁ አይደለም እንዴ? ደሞ ረሳችሁትና ተጠይቁኛላችሁ። بل انتم قوم مسرفون በእውነቱ እናንተ ህገ ወጥና ባለጌ የሆናችሁ ህዝቦች ናችሁ። ሴት የተፈጠረው ለወንድ ልጅ ወንድ ለሴት ሆኖ ይያለ ሴቶችን ወደ ጎን ገሸሽ አድርጋችሁ እንደገና ወንዶችን ትዳፈራላችሁና ይሄን ነው በጣም ማንንም ሰርቶትና አይቶት የማያቀብልግና ብዬ የማወግዘውና የምኮንነው አሏቸው ነው። وما كان جواب قومه الا ان قالوا اخرجوهم من قريتكم انهم اناس يتطهرون وما كان جواب قومه يوغنوቻቸው ምላሽ አልሆነም እዚህ ላይ الا ان قالوا ማለት እንጂ اخرجوهم من قريتكم ሉጥንና ተከታዮችን ከዚህ ከከተማቸው አውጧቸው ተባባሉ ባለስልጣናት ማለት ነው። እነሆም ኡናሱ የተጣሃሩን እነርሱ ንጽህናን የሚመርጡ ሰዎች ናቸውና እኛ የምንሰራውን ባህልና ልምዳችንን እየኮነኑና እያወገዙ እነሱ ራሳቸውን ንጹህ አድርገው እኛን ይናቁ በመሆናቸው እኛ ጋር መኖር የለባቸውምና ከዛሬ ጀምሮ ከዚህ ከተማ መባረር አለባቸው የሚል ውሳኔ ተላለፈ ማለት ነው።